بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. إخوتي وأخواتي، فدرسنا اليوم يكون حول نواقض الوضوء إن شاء الله. إذا رأيت مرتاجين وضوء يميا فرسنا قرج سنتناچو يميلون يوانال مالاتنا. والذي ينقض الوضوء ستة أشياء. وضوء يميا فرسنا قرج سدست نقراتوش ناچو. كسدستوشو أندو ما خرج من السبيلين، كهولت بلتوش باندو يمي وطانقر وضوء يافرسال مالاتنا. لذهم ما ترجعوا أبو هريرة بزكبوت نبيتنا عليه الصلاة والسلام من بلوال: لا يقبل الله صلاة أحدكم إذا أحدث حتى يتوضأ. كان أنت عند أجفن سجدت الله سبحانه وتعالى أيكبرهم وضوء بفتاك زي وضوء اسكالة درق درس بمالت قال سوال مالت رسول عليه الصلاة والسلام. كذا هلتن يو وضوء أمي أفرس ولتني ونجر، والنوم على غير هيئة المتمكني بعلتما تشاهد هنيتا مالتنا أكمكما تشاهد بعلما تشاهد هنيتا انكلف كوسدو وضوء يفرسال مالتنا بولتني درجة يعني بقولنو قدم بلو وينم دقمو تنقالو تنجيتو كهونا إن بزا سمت على انكلف كوسدو وضوء يفرسال مالتنا. نقرقن مكة مكاون كمدرقار عدل عدلو ودهونا نقر دقف بلو مالتنا بجربو وقبو ودهونا نقر تقدفو كتون كمريتو قار كعدل عدلو النا كامتشاتشو انكلف بيوسدوهم وضوء اي فرسم. بسوستنيا درجة وضوء ميا فرسو زوال العقل أمرو ما وقدنو من دنا أمرو يتوقدو باسكاري ما تتم هنا يو خمر يمثل مالتنو باسكاري مقبم هنا النجاتن يمثل اندزهم دقمو أسكاري ما تتوشن بما تعتم بهنا راسو مالتنو የሚጠጡት ነገሮች እንደ ኸምር ያሉ ቢሆኑም እንደ ሲጃራ ያሉ ቢሆኑም ወይንም እንደ ትምባሃ የሚጎረሱ ቢሆኑም እነዛን ነገር ሲያጣ አስተሳሰቡ የሚዛባና የሚያስተውሰውን የሚረሳ እንደዚሁም የሚናገረውን የማይለይበት ደረጃ ቀድር ሱሱ የሚቀይረው ከሆነ እነዚህ ነገሮች ውጡን ያፈርሳሉ ማለት ነው። النا او مرض وينم دغمو ببشتا ببشتا اندزو امرو كتوجده وضوء يفرسال معناتنا. انجليش نزه ثلاث نغروش ناتشو وضوءم بتككل يميافرسو يهونو معناتنا. اراتنياو ولمس المراه الاجنبيه من غير حائل بشهوة. أجنبي يهونا التنسيت بسميت ملكو منكات بسميت يعني أجنبي يهونا التنسيت سو النطوان سينكا سميتو بكا يمين نساساك هوننا وينم دقمو بكا سو النطوان منكات فلقو بزا يسوان سو النط بمنكات لمركات وينم دقمو لمدسة برو أجنبي يهونا الجنسية منكات يهوم راسو وضوء يافرسال مالتنا. نريح إن ذي نقروش وضوء يميابراسو نقروش ناتشو አምስተኛ ወመሱ ፈርጅ አደሚይ ወመሱ ፈርጅ አደሚይ ቢባጥን ይርከፊ የሰውንም ሆነ እንደው بعض العلماء የእንሰሳም ቢሆን ይላሉ። የእንሰሳም ቢሆን ብልትን የሰዎችንም ሆነ የእንሰሳንም ሆነ ብልት በእጁ በመዳፍ እጁ መንካት ውዱእን ያፈርሳል። እንደዚሁም እንግዲህ እነዚህ ነገሮች ውዱእ እንደሚያበላሹ በትክክል ያው እንትን እያሉ ነው ማለት ነው። ሌላው ወመሱ ዘከሪ ስድስተኛው ማለት ነው። የራስንም ብልት ቢሆን የሌላንም ሰው ብልት ቢሆን የህፃን እንኳን ልጅ ቢሆን ብልትን መንካት ውዱእ ያፈርሳል ማለት ነው። ወንዱ የወንዱን ብልት ቢነካው፣ ወንዱ የራሱን ብልት ቢነካ፣ ወንዱ የሴቷን ብልት ቢነካ፣ ሴቲቷ የወንዱን ብልት ብትነካ፣ ሴቲቷ የራሷን ብልት ብትነካ ራሱ ውዱአቸው ይፈርሳል ማለት ነው። ከነዚህ ነገሮች ያው መቆጠብ ግድ ለናል። ለምን ውዱአችን እንዳይፈርስ። ውዱ የሌለው ሰው ሶላት የለውምና እነዚህን ነገሮች በጥንቃቄ ልንጠብቃቸውና ልንተነቀቃቸው ይገባናል ማለት ነው። ሌላው ከዚህ በመቀጠል የምንማረው ትጥበትን የሚያስወጅቡ ወይንም ትጥበትን ግዴታ የሚያስደርጉ ነገሮች መታጠባችን አይቀሬ ግዴታ እንዲሆን የሚያስደርጉ ነገሮች ምንድናቸው? ስንት ናቸው? የሚለውን እናያለን። ለመታጠብ ግዴታ የሚያስደርጉ ነገሮች ስድስት ናቸው። ሶስቶቹን ወንዱና ሴቶች ወይንም ወንዶችና ሴቶች የሚጋሩባቸው ሲሆኑ በጋራነት ወንዱ መታጠብ ግዴታ ከሆነበት ሴቲቱ መታጠቧ ግዴታ የሚሆንበት ሲሆን እሱም ሁለት አካለ መጠን የደረሱ ተቃራኒ ጾታዎች ብልትና ብልታቸውን ማነካካታቸው ወይንም ማገናኘታቸው ነው ትጥበትን የሚያስወጅበው ማለት ነው። ሐታ በግንኙነት መልኩ ብልትና ብልታቸውን ካገናኙትና የወንዱ ብልት ወደ ሴቲቷ ብልት የመግባት ባህሪ ካሳየ ከሁለቶቻቸውም በኩል ፈሳሽ እንኳ ባይወጣ መታጠብ ግዴታ ይሆንባቸዋል። እና እንዲህን ነገር ካደረግን አይ የወጣኝ ነገር የለም በማለት ከሴቶቹም በኩል ሆነ ከወንዶቹ በኩል የወጣኝ ነገር የለም በማለት ትጥበትን መተው የለባቸውም። መታጠብ ግዴታ ይሆናል፣ ጫፉን አስገብቶ ቢያወጣ እንኳ ማለት ነው። በሁለተኛ ደረጃ ምን የሚባለው ፍቶት የሚባለው ነገር መውጣቱ ነው ትጥበትን ግዴታ የሚያደርገው። በመናሙም ሆነ ለምሳሌ ከወንድ ጋር የተገናኘው መስሏት ሴቲቱ ፈሳሽ ነገር ቢፈሳት ወይንም ወንዱ ከሴት ጋር ግንኙነት ያደረግኩ መስሎት ፈሳሽ ቢፈሰው መታጠብ ግዴታ ይሆንበታል። ወይንም ደግሞ ስለ ግንኙነት እያሰበ ወይንም እያሰበች ቢፈሳት ወይንም እየነካካ ብልቱን ወይንም እየነካካች ቢፈሳት ወይንም እሱም ቢፈሰው እንደዚሁ መታጠብ ግዴታ ይሆናል ማለት ነው። መንይ የሚባለው ነገር ከፈሰሰ መንይና መድይ የሚባለው የሆነ ፈሳሽ አለ። ያ መድይ የሚባለው ስሜት የለውም። መንይ የሚባለው ግን ስሜት የሆነ ንዝረትና ስሜት ነገር ያለው ነው። ያኒ ስቅቅ ስቅቅ ማለት ሁኔታ እና እንደዚሁም ደግሞ የመንዘር ሁኔታ ያለው ነው። እንደዚህ አይነቱ ፈሳሽ ከፈሰሰ ከወንዱም ሆነ ከሴቲቷ መታጠብ ግዴታ ይሆናል ማለት ነው። እነዚህ ሁለቶቹ ወንድና ሴት የሚጋሩባቸው ናቸው ብለናል። ሶስተኛ ወንድና ሴት በመታጠብ የሚጋሩባቸውና ሁላቸውም መታጠባቸው ግዴታ የሚሆኑበት ነገር ምንድን ነው? አልመውት ሞት ነው። አንድ ሰው ሲሞት ወንድም ከሆነ ወንዶቹ ሰዎች ይህን ሟቹን ክፍል ማጠብ ግዴታ ይሆንባቸዋል። ሴትም ከሆነች ሴቶቹ ክፍሎች የሞተችዋን ሴት ማጠብ ግዴታ ይሆንባቸዋል ማለት ነው። እዚህ ላይ ወንድን ሴት፣ ሴትን ወንድ ማጠብ የሚፈቀድበት አጋጣሚ አለ። እሱም ምንድን ነው? ባል ሚስቱን ማጠብ ይችላል። ሚስት ባሏን ማጠብ ትችላለች። ባሏ ቢሞት ማጠብ ትችላለች። ሚስቱ ብትሞት ማጠብ ይችላል። አንድ 15 ዓመት የሞላው ወንድ ልጅ ከ15 ዓመት ጀምሮ ወደ ላይ ከዛ በላይ ባለ እድሜ ውስጥ ያለ ወንድ ልጅ እናቱን ማጠብ አይችልም፣ እህቱን ማጠብ አይችልም፣ አክስቱን ማጠብ አይችልም። ሚስቱን ግን ማጠብ ይችላል። አከዳ ሴቲቷም ወንድሟን ማጠብ አትችልም፣ አባቷንም ማጠብ አትችልም፣ ባሏን ግን ማጠብ ትችላለች ይላሉ ዑለሞች። ስለዚህ እነዚህ ሶስቶቹ ነገሮች ወንድና ሴት የሚጋሩባቸው ናቸው፣ በትጥበት መታጠብ ግዴታ በመሆን መልኩ ማለት ነው። ሶስቶቹ የትጥበት አይነቶች ደግሞ እንግዲህ መታጠብ የሚያስወጅቡ ስድስት ነገሮች ናቸው ብለናል። ሶስቶቹ የትጥበት አይነቶች ሴት ብቻ የምትለይበት ግዴታ ትጥበት ነው። እሱም አንደኛው ሐይድ ነው። ሐይድ የወር አበባ ካየች አንድ ሴት ከወር አበባ በምትጸዳ ጊዜ መታጠብ ግዴታ ይሆንባታል። ሁለተኛው መውለድ፣ ከወለደች በኋላ ሴት መታጠብ ግዴታ ይሆንባታል። ወልዳ ለምሳሌ ከዛ በኋላ ደም ባይፈሳት አይ ደም አልፈሰሰኝም ብላ ልስገድም ልትል ወይንም ልጹም ልትል አትችልም። መውለዷ ብቻ ትጥበት ያስወጅብባታል፣ ትታጠባለች ማለት ነው። አንዳንድ ሴቶች ይኖራሉ ይወልዱና ከዛ በኋላ ምንም አይነት ደም የማይፈሳቸው ማለት ነው። መውለዷ ብቻ ራሱ ትጥበት ያስወጅብባታል ማለት ነው። ሶስተኛው ኒፋሳ የሚባለው ነው። ከወለዱ በኋላ በተከታታይ የሚፈስ ደም ይኖራል። ያ ከብዙሃን ሴቶች የሚገኝ ነው። አንዳንዶቹ ሴት ላይ እንኳ ባይገኝ ከብዙሃኖቹ ሴቶች ከወለዱ በኋላ በተከታታይ ደም ይፈሳቸዋል። ያ ተከታታይ የሆነ ደም እስከ 40 ቀን ድረስ ሊቆይ ይችላል። 15 ቀን ብቻ ፈሶ ሊቆም ይችላል። ወር ፈሶ ሊቆም ይችላል። የአንዳንዶቹ ደግሞ እስከ 60 ቀንም ሊቆይባቸው ይችላል። አላአይሃል ይሄ ከወለዱ በኋላ የሚፈሰው ደም ፈሶ ሲያበቃ ባቆመላቸው ጊዜ መታጠብ ግዴታ ይሆናል ማለት ነው። ከወር አበባ ሲጸዱ መታጠብ ግዴታ እንደሚሆነው ሁሉ ማለት ነው። እነዚህ ስድስቶቹ ሰዎች ሊታጠቡባቸው ግዴታ የሆኑ የትጥበት አይነቶች ናቸው ማለት ነው። እነዚህን ያው ልናውቃቸው እና ልንተገብራቸው ግድ ይለናል። የትጥበት ግዴታዎች ምንድን ናቸው ቢባል ሶስት ነገሮች ናቸው። አንደኛው ንያ ነው። መነየት አለበት። ጀናባ ከሆነ ጀናባን ላነሳ ብሎ መነየት አለበት። ሴትም እንደዚሁ ለወር አበባው ከወለደች በኋላም ላለው ለኒፋሳዋም ያው ጀናባን ማንሳት የሚል ንያ ነው የምትንያው። ሁለተኛ ሰውነቱ ላይ ያለውን ነጃሳ ማስወገድ ነው። ሶስተኛ ደግሞ ሰውነቱን 100% ማዳረስ ነው። እነዚህ የትጥበት ግዴታዎች ናቸው ማለት ነው። እነዚህን ሶስቶቹን ካላሟላ፣ አንደኛ ካልነየተ፣ ሁለተኛ ነጃሳውን ካላስወገደ፣ ሶስተኛ ደግሞ ሰውነቱን በአጠቃላይ ካላዳረሰ፣ ከራስ ጸጉሩ እስከ እግር ጥፍሩ ያለውን ሰውነቱን በብብቱና እንደዚሁም በመተጣጠፊያ ሰውነቶቹ በእምብርቱ በጥፍሩ ስር ያሉ ቆዳዎችን ሁሉ ካላዳረሰ ያው ውጡ ወይንም ትጥበቱ ትክክል አይደለም ማለት ነው። ኢንሻአላህ እህቶችና ወንድሞቼ ይህንን ትምህርት በትክክል ልንከታተለውና እንደዚሁም ልንይዘው ይገባናል። ምክንያቱም ረፊቅ አልሐያት የህይወታችን አጋር ነውና። ስለዚህ ኢንሻአላህ ዛሬውን ትምህርት እዚህ ላይ አቆማለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።